us the merciful. I bear witness that Noah, I bear witness that Muhammad sallallahu alayhi wa sallam, the servant of Allah. All praise and glorification be to Allah, the creator of the heavens and the earth, and the light of the heavens and the earth. በአላህ ስም እጅግ በጣም ምርኩፍ እጅግ በጣም አዛኝ በሆነው ምስጋና አምልኮትና ውዳሴ ሰማያትና ምድርን ለፈጠረው ለሰማያትና ለምድር ብርሃን ለሆነው ለጌታችን ለአላህ የተገባ ይሁን። ኢንሻአላህ today we're going to talk about the messages of our Quran. If you remember last time, ታስታውሱ እንደሆነ ባለፈው ፕሮግራማችን والله تعالى فقد مسج سوف القران اسلاميك توتس اسلاما يستاسس بميلو تكتاتاي بروغراماچن است بالدفو بروغراماچن يا قران ملائكتوچن انسچي سلا قران ملائكتوچ لماوسات موكرن بتكت دقيقاوچ يبالفو تمرتوچن استاوسنا ودزاري ودزاجاجو بروغرام انفالهم ان شاء الله بالدفو بروغراماچن جيتاچن الله تعالى فقلو يا قران ملائكتوچن لمايت موكرن እስላማዊ አስተሳሰብ ወይም ደግሞ ኢስላሚክ ቶት በሚለው ቀጥታ ትምህርታችን ደምሰች ሶፋል ቁርአን የቁርአን መልእክቶች ምን እንደሆነ ከቁርአን ለማየት ሞክረናል። በርግጥ መጀመሪያ ላይ የቁርአን ታላቅነትን የቁርአን ግስፈትንና ከጌታ ከአላህ ዘንድ የመጣ ታላቁን ብራን ፈንጠቅጣቂ የሆነውን ታላቁን መጽሐፍ ታላቅነቱን ለማሳየት ስድስት ወሳኝ ነጥቦችን አንስቼ ነው። ቁርአን የጌታችን ያለው ስካና ወጫላ ሙሉ ንግግር መሆኑ፣ ሁለተኛ ቁርአን በአረብኛ ቋንቋ የወረደ መጽሐፍ መሆኑ፣ ሶስተኛ ቁርአን ለአረቦች ወይም ለሙስሊሞች የመጣ መጽሐፍ ሳይሆን ለሰው ዘር ሁሉ የህይወት መመሪያ ዘንድ ለሰው ልጆች ሁሉ የህይወት ቁልፍ መፍትሄ ይሆን ዘንድ የተላከ መጽሐፍ መሆኑን ለማሳየት ሞክሬያለሁ። በአራተኛነት ደረጃ የመጽሐፍ ፎርሲፊኬሽን ቴስት ወይም ፈተናዎችን ለማሳየት ሞክሬ ነበር። በአምስተኛነት የመጽሐፍ it is very easy to get understand it ለመረዳት እጅግ በጣም ገርና ቀላል የሆነ መጽሐፍ፣ ቁርአን ለመረዳት ብቻ ሳይሆን ለመተግበርም ገርና ቀላል የሆነ መጽሐፍ መሆኑን ለማሳየት ሞክሬ በስተመጨረሻው the preserved book መልእክቶቹ ተጠብቆ ዘላለም የሚቆይ መጽሐፍ መሆኑን ለማሳየት ሞክሬያለሁ። ከቁርአን መልእክቶች ካነሳናቸው መካከለ የመጀመረው human rights in Islam የሰባዊ መብት በእስልምና ምን አይተናል። ቁርአን የሰው ልጆችን ምን ያህል እንዳላቃቸውና እንዳከበራቸው፣ ቁርአን ሙስሊሞች፣ ክርስቲያኖች፣ አይሁዶች፣ ቡድዮች ሌሎችንም የእምነት ክፍሎችን ሳይነጣጥል የሰው ዘር በአጠቃላይ በሰውነቱ የተከበረ አላህ ዘንድ ትልቅ ሞገስ ያለው ፍጡር መሆኑን ኢንሻአላህ ለማየት ሞክረን ነበር። ኢንሻአላህ ዛሬ ደግሞ ከዛ የሚቀጥለው ርዕስን እንቀጥላለን። ዘሚሰጅ ሶፍ አልቁርአን ወይስ ዘሚሰጅ ሶፍ አልቁርአን ቁርአንን ብዙዎቻችን ቀርተናል፣ ብዙዎቻችን አንብበናል። ነገር ግን የቁርአን መልእክቶችን ብዙዎቻችን ዘንግተናቸዋልና ዛሬ እስቲ ለኔም ነፍስ መገሰጫ ለእናንተም ነፍስ ማስተዋወሻ ይሁን ዘንድ የቁርአን መልእክቶችን እናያለን። ዛሬ የምናየው የቁርአን መልእክት እጅግ በጣም ወሳኝ ምርጥ የሆነ መልእክት ነው። ምርጥ የሆነውን መልእክት ሁላችሁም ለማድመጥ ዝግጁ ሁኑ። ይህ ምርጥ የሆነው የቁርአን መልእክት ሁለተኛው justice is the message of al-Quran. Justice is the message of al-Quran. መጽሐፍ የሚችሉ ወንድሞች ካሉ ጻፉልኝ ከስር justice the message of al-Quran. የቁርአን መልእክት በረከቶች ናቸው። እነዛ መካከል ዛሬ የምናየው ፍትህ የቁርአን መልእክት ነው። ስለ ፍትህ ስንነጋገር ዓለም በፍትህ ካልተሞላች ድረስ ሰላምና መረጋጋት፣ ነጻነትና እኩልነት የሚባል ነገር ማግኘት የዘብ ሚሰጅ ኦፍ አልቁርአን ወንም ፍትህ የቁርአን መልእክት ነው። when you talk about justice ስለ ፍትህ ስንናገር the book of Allah Subhanahu wa Ta'ala his revelation Quran speaks in a very unique style about justice. Quran ለየት ባለ መልኩ ስለ ፍትህ ያናገረናል። ሱብሃንአላህ ስለ ፍትህ የተጻፉ መጽሐፎችን ለማንበብ ሞክሬያለሁ። ነገር ግን እንደ ቁርአን አይነት አቀራረብ ያለው እንደ ቁርአን ያይለት ያቀራረብ ስልት ያለው ስለ ፍትህ የሚያ መጽሐፍ ግን እስከዛሬ ድረስ አላገኘሁም። ቁርአን ስለ ፍትህ ሲናገር الله سبحانه وتعالى describes about justice in 5 different words በአምስት በተለያዩ መንገዶች ጌታችን الله سبحانه وتعالى ስለ ፍትህ ምንነት ቁርአን ውስጥ አውስቶልናል። ከነዚህ ውስጥ የተወሰኑትን الله تعالى يتكسبت يفتن ونيتا قرآن صلى الله عليه وسلم. The Quran clearly states that we have to be justice for all humans and we have to maintain justice for all humanity. Quran begins and the miastamaro yandandachin the sewlojo chullu fitsun fitawi indinorna fitin indinasefin gitachin Allah yazzana eski subhanallah betan lemiyajibachu huneta sele fitis lemina sinnaget kallahu subhanahu wa ta'ala. One of the attributes and the names of Allah subhanahu wa ta'ala is Allah ta'ala is just al ad kegitachin kallahu subhanahu wa ta'ala simin jemeral ከጌታችን ከአላሁ ሱብሃነ ወተዓላ ውብና ማራኪ ከሆኑ ሰዎች መካከል አንዱ አድ አላሁ ሱብሃነ ወተዓላ ፍጹም ፍታዊ የሆነ ጌታ መሆኑ ነው። አልአድ ፍጹም ፍታዊ የሆነ አምላክ መሆኑ ነው። ጌታችንም አላሁ ሱብሃነ ወተዓላ ከባህሪያቶቹና ከስሞቹ መካከል አልአድ ፍጹም ፍታዊ የሚለውን መሰየሙ ነው። ቁርአን በሱረቱል አዕራፍ ምዕራፍ 7 አንቀጽ 180 በሱረቱት ጣሃ ምዕራፍ 20 ቁጥር 8 بسورة يسرى مئرافة سرى سواتا نكسانة وعصر بسورة الحشر مئرافة مسازتين كيكوتر هيا ولوتس كهيرات اللي ستانبو to Allah belongs the most and the perfect names. الله سبحانه وتعالى يتواونا يامارو سمو تشالوت بتلي بسورة الإسرى مئرافة سرى سوات انكس عندما توعصر لي أملاكة جن الله سنقذ call Allah by الرحمن or Allah by whichever name you call him to Allah belongs the best and the perfect names. Allah subhanahu wa ta'ala sitetrut ar-rahman azanyu amlak bilachu trut wem Allah bilachu trut trut mumrek yemigebaw bichenya amlak malatna Allah wem ar-rahman fitsum azanyu hono kitab bilachu trut. By whichever name that you calling to Allah belongs the best and the perfect names. Bitinyawm sim Allah ne bitetrut ለጌታ አለ አላህ ውብና የተማሩ ውብና ማራኪ የሆኑ ስሞች አሉት ይላል አምላካችን አላህ ወተዓል። እስቲ ቁርአንን አስተውሉ። ይሄን ቁርአን አንቀጽ ልብ በሉ። በሱረቱል አሊ ኢምራን 3ኛው ምዕራፍ አንቀጽ 18 ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 18 እንዲህ ይላል አላህ Allah bear witness that there is none as right to be worshiped. The angels also bear witness. Those who have gathered knowledge also bear witness that Allah subhanahu wa ta'ala stands for merely for justice. Subhanallah. Allah ta'ala misakkara. Bisama yaminuru mal'aktin ba'taqala yimisakkaru. Katitamullu yawqat ba'lebitochum hullu misakkaru. Ka Allah subhanahu wa ta'ala bistakkaru ba'unat yamin mallak amlak indalillanna gaitachin Allah bifitihla yakoma gaita muhonu. Allah bear witness. The angels bear witness. Those who have gathered knowledge bear witness that Allah subhanahu wa ta'ala stands firmly for justice. Allah misakkara. Mala'iktum misakkaru. Uqat yallachew yuqat balabetoch. Ulul alb. Ulul albab bilo yemitarachew yuqat balabetochim misakkaru. Getachin Allah bifitih bemastanaber yekuma mabunu. Hadisin Qur'ani no liyet yale yefitah gelalets allo yemilachu kezi ansar. One of the names and the attributes of Allah is Allah subhanahu wa ta'ala is just for his servant. Gitaachin Allah in suratul Nisa mi'raf 4 qutr 40 lay suratul Yunus mi'raf 10 qutr 44 lay sinnaqir indilal your lord is unjust for your servants. Gita lebarochu fetsmo badda yone gita aidellem nil lebarochu fetsmo badda yalone gita lebarochu hullu fetsmo fetaw yone gita ne wilal. ስለዚህ ከጌታ ከአላሁ ሱብሃነሁ ወተዓላ ውብና ማራኪ ስሞች መካከል አላህ ፍጹም ፍትሃዊ ነው። ፍጹም ፍትህ የተሞላበት ጌታ ነው። የጌታ አላህ ሱብሃነሁ ወተዓላን ፍጹም ፍትሃዊነት ላሳያችሁ ይሄን የቁርአን አንቀጽ ማሳየት ፈለኩኝ። ጌታችን አላህ ሱብሃነሁ ወተዓላ ፍጹም ፍትሃዊ መሆኑን የምታምኑት የምታውቁት በሱረቱል ፋጢር ምዕራፍ 35 ቁጥር 18 በሱረቱል ኢስራ ምዕራፍ 17 ቁጥር 15 بسورة النجم مئراف 53 كقطر 36 اسك 38 بالنزي يقران انكسوش سورة النعم 6 عندما توصل سارات المجمرو No bearers of burden will bury the burdens of another. عندت نفس يسرعاتشون ونجر وليل ان يأتو نفس عبتشيقا قرم ملا الله بفتصم عبتشيقا قرم مكناتهم الله is just الله فتصم فتاوي سلونا انت يسرعاو ونجر ودني اني يسرعاو ونجر ودانتا አንተ የሰራው ጽድቅ ወደኔ እኔ የሰራው ጽድቅ ወደ አንተ አይሄድም። በራላህ ሰይስ አላህ ኢስ ሶ ጀስቲስ and account everyone by his own deeds. ግን አላህ Subhanahu Wa Ta'ala በራሱ መንገድ ሰዎችን በሰሩት ስራ ይይዛቸዋል ይላል። ስለዚህ ጌታችን አላህ Subhanahu Wa Ta'ala ፍጹም ፍታዊ ነው። እስኪ ይሄንን ንግግር አዳምጡት። ጌታችን ለዚሁ ዚሩ ሙስጥ ያላችሁ ወንድሞችና እህቶች ጌታችን አላህ እንዲህ ይለናል። ያ ኢባዲ ኢንኒ ኸረምቱ ዙልመ አላ ነፍሲ ኦ ማይ ሰርቨንትስ ሊስን ቱ ዲስ ቨርስ ኦ ማይ ሰርቨንትስ አይ ሃቭ ቢን ዲክለርድ ኢሊጋል አፖን ማይሰልፍ to be injustice for you subhanallah baroche hoy yallallah baroche hoy yallah baroch ullu admitu yihinnin yallah anta allah nigigir belbonachu anuru indi ala allah oh my servants ya ibadi innante baroche hoy i have declared illegal upon myself to be injustice for you ani benante lay ifatawi mehonin beergit berase lay ha maderaku yallallah subhanallah subhanallah ባሮች ሆይ እኔ በእናንተ ላይ ኢፍታዊ መሆንን በደለኛ መሆንን በእርግጥ حرام አድርጌያለሁ አላህ የሚያስገድደው ማንም የለም ግን ጌታችን አላህ I have declared illegal upon myself to be unjust ታዲያ አላህ በራሱ ላይ ፍጹም ፍታዊ መሆንን ከደነገገ ኢፍታዊነትን አላህ ተዓለ ከራሱ ላይ ካነሳ ቀጥሎ ምን አስተማረን? So do not oppress each other. ስለዚህ እርስ በእርሳችሁ do not oppress each other. Oppress አትደራረጉ. Oppression. Do not oppress each other. እርስ በእርሳችሁ አትበዳደሉ አለ አላህ. ሱብሃንአላህ والله ሚያጅብ ሐዲስ ነው. Do not oppress each other. እርስ በእርሳችሁ አትበዳደሉ አለ. ምክንያቱም oppression is wicked. ምክንያቱም በደል በጣም አስቀያሚ ነገር ነውና ኦፕሬሽን ኢዝ ኢቪል ምክንያቱም በደል መጥፎ ነውና ኦፕሬሽን ዲስትሮይስ ሶሳይቲስ ምክንያቱም በደል ማህበረሰብን ይንዳልና ቢኮዝ ኦፕሬሽን ዲስትሮይስ ፋሚሊስ ቤተሰቦችን ሲበታትን አይተናል በደል ኦፕሬሽን ዲስትሮይስ ካንትሪስ ሀገረንም ጨምሮ ሲበታተን ነው የሚያሳየን በደል ዙልም ስለዚህ ከቁርአን አስተምሮት ኢንሻአላህ we gotta say about justice ስለ ፍትህ እናያለን operation is wicked والله በደል እጅግ በጣም መጥፎ ነው ስለ በደል ሳነሳ ስለ ኢፍታዊነት ሳወራችሁ ቁርአን የሰው ልጆችን ሁሉ በፍትህ ያዛል ብዬ ሳስተምራችሁ በአመራችሁ ውስጥ አንድ ነገር እንደመጣ ተስፋ አደርጋለሁ ዘውትር ስለ ፍትህ ሲነገር ዘውትር ስለ በደለኝነት ሲወራ political oppression ነው አምራችን ስር የምናስበው ሁሉ ጊዜ የምናስበው political oppression ነው የምናስበው but I say political oppression is one of oppression ከበደሎች መካከል አንዱ political oppression አንዱ ነው የፖለቲካ በደል but one of the oppression is domestic violence is also a kind of oppression domestic violence ሚስቱን ያለ አግባብ ባል የሚደበድብ ከሆነ this is what we call it oppression you know oppression ብለን የምንጠራው ኢፍታዊነት በደል ማለት ይሄ ነው child abusing also it is a kind of oppression ህፃናትን መበደል በራሱ it is a kind of oppression you know ይሄ በደል ነው oppressing ነው so islam does not only say that there is a political oppression it is one of the part of oppression እስልምና የፖለቲካ ብቻ ኦፕሬሽን አለ አይደለም but there is domestic violence ብዙ ሴቶች በሚስታቸው በባሎቻቸው ያማራሉ because he kick me every day ሁሉ ጊዜ ነው ይመጣም ይደበድበኝ ትላለች this is oppression والله and police brutality also it is a kind of oppression police brutality skastabulu when you seek justice from the policies but if the policies comes themselves gangsters ante fitihin polisoch ga litfelik sitihid polisoch razu gangster hono sitabqu what's going to be happen mundinno yemisema so be justice for all humanity lehullum sewoch fitawi hunu yemilaw gitaachin allah subhanahu wa ta'ala lezano quran yemejemaraw fitihin yetenagerebet akkedna zeybiw فتح الله سبحانه وتعالى فتصوم فتاوي هنا جيتانونا لجيتان الله سبحانه فتصوم فتاوي سلهونا እሱ ያዘዛችሁን ተግባር ፈጽሙ ፍጹም ፍትሃዊ ሁኑ ብሎ እስልምና ያስተምራል። ስለዚህ እስልምና ፍትህን ትልቅ ቦታና ደረጃ የሰጠበት አንዱ መንገድ አላህ Subhanahu Wa Ta'ala ራሱ ፍጹም ፍትሃዊ መሆኑ ነው። ሁለተኛ የፍትህን ታላቅነት ቁርአን የገለጸበት ማሻአላህ ኦፕሬሽን ካን ቢ ኦፍ ዲፈረንት ፎርምስ ፖለቲካል ኦፕሬሽን police brutality domestic violence and its mashaallah child abusing and also elder abusing also mashaallah jazakumullahu khairan let's continue inqattil sti hunatnya quran yefitin menged yegelesebeten menged sitastawulu subhanallah besuratul hadid mi'raf 57 qutr 25 la tagenyallachu besuratul hadid mi'raf 57 qutr 25 la getachin allah subhanahu wa ta'ala የመልእክተኞችን የላከበትን ዓላማ ሲገልጽ እንዲላል we have previously sent our messengers with clear evidence and sent down with them the scripture in the balance that they maintain the amongst people injustice subhanallah ነቢያቶችን ሁሉ መልእክተኞችን ሁሉ ግልጽ በሆኑ አናቅስቶች ግልጽ በሆኑ መረጃዎች ላክናቸው we sent down with them scripture መለኮታዊ መጽሐፍንም አወረድንላቸው ለምን ደሜ ባላንስ አመንግስ ዘ ፒፕል ቱ ሜንቴን ጀስቲስ ሰዎች ሁሉ ፍትህን ያጠድቁ ዘንዳ ሰዎች ሁሉ ፍትሃዊ ይሆኑ ዘንዳ ጌታ አላህ Subhanahu Wa Ta'ala ሁያንዳንዱ መልእክተኞችን ላክናቸው ኢላላህ አላህ ዘ ኤም ኦፍ ዘ መሰንጀርስ ወር ቱ ሜንቴን ጀስቲስ አላህ ወተዓላ ይላቸው ነቢያቶች መልእክተኞች ሁሉ ፍጹም ፍትሃዊነትን በማህበረሰብ ውስጥ ሊያሰፍኑ ማህበረሰብ ከበደለኝነት የጸዳ ማህበረሰብ ማህበረሰቡ ፍጹም ፍትሃዊና ንጹህነቱን የተጎናጸፈ ማህበረሰብ እንዲሆን ነብዩ ሰለላሁ ዐለይሂ ወሰለምም ይሆኑ ኢሳ ዐለይሂ ሰላም ሙሳ ዐለይሂ ሰላም ሃሩን ዐለይሂ ሰላም አላሁ ተዓላ የላካቸው ነቢያቶች ሁሉ በሱረቱ ሰፋት ምዕራፍ 37 አንቀጽ 181 ላይ peace be upon in all of the messengers بالله سبحانه وتعالى ملكتنيوچ لا يا الله سلام يسفن الى الله بقولم لا يا الله سلام يسفننا سيستمروت ينبروا الله تعالى ور مدر يلاقواچو بمحبرسو وسط ستن اندياسفنو محبرسوم فتاوينتن اندياستمروتنا فصوم فتاوي يونه تولدنا محبرسو انديفطرنا ولا الله so the aim of the messengers were to maintain justice this is the second style that the Quran describes about justice ሁለተኛ ጥበበተ ሙላበት መንገድ ጌታችን አላህ Subhanahu Wa Ta'ala ፈይገለጸበት መንገድ ይሄ ነው። የመጡት ነቢያቶች ሁሉ ፍጹም ፍትሃዊነትን አስተምረው ፍጹም ፍትሃዊነትን ገልጸው አልፈዋል ይለናል። In the third part እስኪ ሶስተኛውን ላንሳው። ሶስተኛው ቁርአን ፍትሃዊነትን ያስተማረበት መንገድ ቁርአን ፍትሃዊነትን የገለጸበት መንገድ be justice amongst you በነፍሶቻችን ውስጥ ሁሉ ፍትሃዊ እንድንሆን ቁርአን ማዘዙ ነው። ለዚህም ደሞ በሱረቱ ኒሳ የሴቶች ምዕራፍ ተብሎ የሚጠራው ምዕራፍ 4 አንቀጽ 135 ላይ ታገኛላችሁ። በነገራችን ላይ ግረ መንገድ የቁርአንን ታላቅነትን ታስተውላላችሁ ብዬ አላለሁ። አስተውሉ ቁርአን የሚገልጽበትን መንገድ ልብብሩት። በሱረቱ ኒሳ ምዕራፍ 4 አንቀጽ 135 ላይ እንዲህ ይላል O you have believed እናንተ ያመናችሁ ባሮቼ ሆይ be persistently standing firmly in justice witness for Allah la Allah fitsum maskari honachu la Allah fitsum maskari honachu inanta fatawi hunu even be against yourselves benefsochachum lay bihon against onachu taqawami honachu benefsochachum lay bihon fitsum fatawi hunu or your parents bimtoddachachu bolajochachum lay bihon fitsum fatawi hunu and relatives bezemedochachum bihon fitsum fatawi hunu whether one is rich or poor damun haftam emihun fitsum fitawi hunu allah is more worthy of both allah kullum mulaqa selhone gitachin allah subhanahu wa ta'ala ihni rastamaru suratu nisa rafaratan qasan 135 ihni malet min malet no iyandandu sow benefs wokef fitsum fitawi mehon allebet allah fitsum fitawi kehone kesemochu makakel andu al'adil kehone ነቢያቶችንና ረሱሎችን የላከበት ዋናው ዓላማ ፍጹም ፍትሃዊ ይሆኑ ዘንዳ ከሆነ አላህ ተዓላ ሶስተኛ ደግሞ እናንተም ራሱ ፍጹም ፍትሃዊ ትሆኑ ዘንዳ ነፍሶቻችሁም በወላጆቻችሁም ላይ ይሁን በዘመዶቻችሁም ላይ ይሁን በድሃም ላይ ይሁን በ ሀብታም ላይ ይሁን በጥቁሩም ይሁን በነጩም ይሁን በአንተ ዘርም ይሁን ውስጥ ያለውም ይሁን ካንተ ዘር ውጭም ይሁን ያንተ አይነት ቋንቋ ይናገር ያንተ አይነት ቋንቋ ማይናገር ብቻ የሰው ዘር እስከሆነ ድረስ be justice stand firmly for justice as a witness for Allah ለአላህ ፍጹም እውነተኛ መስካሪ ሆናችሁ እናንተ ፍጹም ፍታዊ ሆኑ ይላል ጌታችን አላህ Subhanahu wa ta'ala Subhanallah Subhanallah እስኪ ይሄንን ሰሂህ ሙስሊም ላይ ተዘገበውን ሐዲስ አዳምጡ There are 7 categories of people whom God will shelter under his shade on the day of resurrection በትንሳኤ ቀን በዛ ጥላ በሌለበት ሰዎች ሁሉ በፀሐይ ንዳድ የሚቃጠሉበት ፀሐይ አንድ ስንዝር በሚቀርብበት ወቅት በዛ አስጨናቂው ቀን አላህ ከዛ አስጨናቂ ቀን ሁላችንን የሚጠብቀን ያን ቀን ያቀለልልና በዛ ቀን ያላህ ሱብሃነሁ ወተዓላ ያርህማንን ለአርሽ ጥላን የሚያገኙት ሰባት ሰዎች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀር ቢኖ ሸረንዳስ ዴይ በዛ ቀን ጥላ የሚባል ነገር የለም there is only one shade that is the throne of Allah አንድ ሸድ ነው ያለው አንድ ጥላ ነው ያርህማን አርሽ ነብዩ አለይሂ ሰላቱ ወሰለም ከነዛ መካከል ማን ነው ብሏል one who is just leader ፍጹም ፍታዊ የሆነ መሪ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም the one who is just ፍጹም ፍታዊ የሆነው ነው ይዘን ጊዜ ባርህማን አርሽ ጥላ ስር የሚሆነው ባርህማን አርሽ ጥላ ስር ከሚወድቁ ከሚሆኑ ሰዎች አላህ ተዓላ ሁላችንንም ያድነን ያድርገን አፋን ሁላችንንም ያድርገን This is the Quran emphasizes about justice. Quran Subhanallah ለየት ባለ ሁኔታ ነው የሚያናገራችሁ እንዴ ይላል እስቲ አስተውሩን ቁርአን ቀስ ሱረቱል ማኢዳ ምዕራፍ 5 ቁጥር 8ን ከፍታችሁ አንብቡ በሱረቱል ማኢዳ ምዕራፍ 5 ቁጥር 8 ላይ O you who believe እናንተ አመናችሁ ባሮች ሆይ be justice and upright for Allah and bearers of witness with justice ለአላህ እውነተኛ መስካሪ ሆናችሁ ፍጹም እውነተኛ መስካሪ ሆናችሁ እውነተኛ ፍትህ ላይ ቀጥ ብላችሁ ቆሙ ይላል ሱረቱል ማኢዳ ምዕራፍ 5 ቁጥር 8 ላይ be justice እባካችሁ ፍጹም ፍታዊ ሁኑ ይላል ጌታችን አላህ ተዓላ be justice in ሱረቱል ማኢዳ ሱብሃንአላህ አንድ ታሪክ አስታወስኩ ተወዳጁ ነብያችን ሰለላሁ ዐለይሂ ወዐላ ዐለይሂ ወሰለም ሀበሻ ተሰደው ከነበሩ ሀገራችን ላይ ተሰደው ከነበሩ ሰሃቦቻቸው መካከል ጥያቄ ጠየቁ ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው ጥያቄ አነሱ እንዴ አሉ ነብዩ አለይሂ ሰላቱ ወሰለም what was amazing the amazing that you ever witnessed while you are in Habesha in that part of the world አበሻ ሳላችሁ አበሻ ውስጥ ሳላችሁ በዛ ሀገር ውስጥ ሳላችሁ ያስገረማችሁ ያያችሁት ነገር ምንድነው ምንድነው አሉ ነብዩ አለይሂ ሰላቱ ወሰለም እነን ስሉ ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሊመልስላቸው ተነሳ እንዲህ አላቸው I saw this amazing part እነን አስገራሚ ነገር አየሁ አላቸው I saw a woman who was carrying her belongings and it በድሚያ ጠና ያለች ያረጀች ድከም ያለች አንድ ሲትዮ እቃ ተሽክማ ስትሄድ ተመለከትኳት እንን እቃ ተሽክማ ስትሄድ ሲየጋለብ አንድ ልጅ ይመጣላል ሲትዮዋ የተሽከመችውን እቃ መታባት ለፈን ነው የመታባት አላቸው ፈን ለማድረግ ሲመታባት ያዘችው እቃ ሁሉ ወደቀ እሷም ወደቀች እቃውም ወደቀ እሱ ግን ፈረሱ ላይ ሆኖ ይስቅ ነበር አላቸው ይስቅ ነበር ፈረሱ ላይ ሆኖ የቻለሻዊት ሴት ብድግ አለችና ተነሳች she got up and she said ya muqa you joke ተነሳ አየችውና እንዴ አለች ያቺ ሴትዮ እንዴ አለች O you dog, when Almighty sits on his throne to avenge the oppressor to the oppressed, you gotta see that what is going to be between you and us. Geta, betin saiken geta, bedelenyawunna betebeddai makakel firdin bemisetebet bezaken ዙፋኑ ላይ ተቀምጦ በሚፈርድበት ቀን you will see what is going to be happen between and you us በእኔና ባንተ መካከል ምን እንደሚፈርድ ታያለ አለች ምን እንደሚፈርድ ታያለ አንተ ፈረስ ላይ ሆነ ተዝናንተ እኔ የተሸከምኩት ዕቃ ደካማው ያለኝ ዕቃዬን አስጥለኝ እኔንም ጥለኸኝ you will see what is going to be happen ታያለ በበደለኞችና በበዳዮች መካከል ነገ ጌታ ምን እንደሚሰራ ታያለ አለች ይህንን ሲነግራቸው the prophet sallallahu alaihi wasallam his hurt so moved by the statement of that woman bezach sitiyua nigigir betam tegeremu nabiyyu alayhi salatu wassalam indiyim alu emigerm nigigir astawulu betam emigerm neger tew nabiyyu alayhi salatu wassalam duwoch noraw aqim yelellacho sewoch noraw emezi aqim yelellacho sewoch የሚመሯቸው ወይም የበላይ የሆኑ ሰዎችን መብቶቻቸውን ጠይቀው መብቶቻቸውን ካላገኙ ሁሉ ግዜ ድሆች እንደ ባሮች እንደ እንስሶች የሚቆጠሩ ከሆነ ፍትህ ከጠፋ በደል ከሰፋ ነብዩ አለይሂ ሰላቱ ወሰለም this kind of society will never be a civilized nation ይህ ማህበረሰብ በፍጹም ስልጡን ማህበረሰብ ሊሆን አይችልም በደለኛ የሆነ ማህበረሰብ በፍጹም ስልጡን የሆነ ማህበረሰብ ሊሆን አይችልም Lazano, without justice, we cannot build civilized nation. In Ababadin Simun, Mullachum, SubhanAllah. Without justice, we cannot have or we cannot build civilized nation. Yale Fiti, Yale Fiti, Befitsum, Yesenet Ele Mahabere Seven Maskinyet, Befitsum Aichel. Without justice we cannot build civilized nations subhanallah yale fitahnet befitsum yeseletene weyim sunutun weyim biqu zegan mafrat befitsum ayichal ginandan nigze min tastawulallachu the story of Musa and Firaun tastawulallachu quran ust sitgebu ye Musa alayhi salam na ye Firaun n tarik tastawulallachu benegerachin lay quran ust 73 times mentioned the name of Firaun የፊርዖን ስም 73 ጊዜ ቁርአን ውስጥ ተጠቅሷል 73 ጊዜ ቁርአን ውስጥ ተጠቅሷል in 72 different surahs በ72 የተለያዩ የቁርአን ምዕራፎች especially in the meccan surahs በተለይ ደግሞ በመካውያን ሱራ ውስጥ ታገኛላችሁ በነገራችን ላይ firaun is not a historical figure but firaun is an everyday figure subhanallah ይሄን አባባሌን ሁላችሁም አስተውሉልኝ Firaun is not a historical figure but Firaun is an everyday figure. Firaun tarikawi misil bicha aidellem. Firaun ye'elet telet telet misilim cimmer no. Rasachin fitawi kalhonin astawulu. Ye Firaun tinish ye neger mettabnalech malatno Allah yitabken. So Firaun is not a historical figure but Firaun is an everyday figure. Neger gin hullu gize mi yallano Firaun. The people who despise oppression, if they get the chance, they will end up themselves oppressors. And then the bedelin sikawamu, be media miyum, betalaiye botale. Astawla chukona, media lai ho wettaw, bedelin sikawamu yenabbaru sawwaj. Alam lai kona, alam batak ala. Bedelin sikawamu yenabbaru sawwaj, surasu dunun si agen, kamajammara yewellata baddeh huno ta genyu talla chuk. Kamajammara yewellata baddeh huno ta genyu talla chuk. But the Quran comes and says be justice for all humans kullachun fitsum fatawi hunu ilal aratenya Quran sinefete yegelesebet menged maharesun beqetta befete mazezu no yesaw lijochin baqetta befete mazezu no qedim yamnalachu sewoch oyin yalo oh you who believed be justice as a witness for Allah la Allah tamanyo onachu unetenya maskayo onachu fitsum fatawi hunu sil oh you who believed ya ayyuhallazina amanu እናንተ ያመራችሁ ባሮች ወይ ነው if you claim to be one of the believers you better to give attention what comes next in the Quran ምን ግዜም ቁርአን ውስጥ እናንተ ያመናችሁ ሰዎች ወይ ካለ አመኑን ያለ ሰው ሁሉ ትኩረት ሊቸረው ይገባል ስለዚህ አንደኛ አላህ ተዓላ ፍጹም ፍታዊ ነው ስሙም ፍታዊ ነው አልአይድል ነው ሁለተኛ ጌታችን አላህ ነቢያቶችን ሁሉ የላከበት ምክንያቱ ፍትህን ያሰፍኑ ዘንድ ነው ሶስተኛ አላህ ተዓላ ያመኑትን ሰዎች በፍትህ አዝዟል ሱረቱል ማይዳ 58 ንስ 4 1 35 አራተኛ ላይ የቁርአን የፍትህ አገላለጽ ላንሳላችሁ አራተኛው በሱረቱ ነህል ታገኙታላችሁ። በነገራችን ላይ ቁርአን ውስጥ በጣም ፌቨራይቲ ከሆኑ የቁርአን አንቀጾች መካከል ይሄ የቁርአን አንቀጽ ነው። በስጦታ አድርጌ በሰጣችሁም ደስ ይለኛል። ሱረቱ ነህል ምዕራፍ 16 ቁጥር 90 ዛሬ ለእናንተ የሰጠኋችሁ ስጦታ ነው። Please accept my gift. My gift is Surah An-Nahl chapter 16 verse 19. Surah An-Nahl ምዕራፍ 16 ቁጥር 90 ለእናንተ የሰጠኋችሁ ስጦታዬ ነው። ስጦታዬን ተቀበሉኝ። በሱረቱ አን-ነህል ምዕራፍ 16 ቁጥር 90 በጣም ልቤን የሚማርከው የምወደው የቁርአን አንቀጽ ነው። በሱረቱ አን-ነህል ምዕራፍ 16 ቁጥር 90 ላይ እንዲህ ይላል። Indeed, Allah orders justice and good conduct in giving relatives and forbid immorality and bad conduct in operation. He admonish you that perhaps you will be reminded. Subhanallah. በሱረቱ አን-ነህል 16:90 ላይ ጌታችን አላህ እንዲህ ይላል። ያ ረቢ ሱብሃንአላህ አላህ በማስተካከል በማሳመርም ለዝምድናና ባለቤት በመስጠትም ያዛል። ካስከፊም ከመንዝራ ከሚጠላ ነገር ሁሉ ከመበደልም ይከለክላል። ትገነዘቡ ዘንድ ይገስጻችኋል ይላል። You may take admonition. Subhanallah. Indeed, Allah orders justice and good conduct. Allah befit yazzal, bemelkam neger yazzal, giving to relatives, le zemedochum hakachun indetsatacho yazzal, and forbids immorality. Immorality yoh negoroch battakale, sibinnan yeminidu, sibinnan miyaqoshishu, negorochun hullu yikelekkelal, and bad conduct in operation, bedelinim yikelekkelal Allah. በፍጹም በደልን በራሱ ላይ حرام ያደረገ አላህ በሰው ልጆችም ላይ በደልን አራም አደረገ። Do not oppress each other. So oppression is wicked. And he admonish you that perhaps you will be reminded. ትገሰጹ ዘንዳ ጌታ አላህ Subhanahu Wa Ta'ala በዚህ ቁርአን አንቀጽ ይገስጻችኋል። ስለዚህ ቁርአን አራተኛ ፍትህን ያሳየበት መንገድ ፍትህ ለሰው ልጆች ሁሉ መሆን አለበት። Be justice for all humans. ለሁሉም ሰዎች ፍጹም ፍትሃዊ ሆኑ ሲል ማህበረሰብን በአጠቃላይ ተዛ ሰጥቶናል። ቁርአንን ሐላፊነት ሰጥቶናል ነው። So be justice for all nations, for all human beings, whether they be Muslims or non-Muslims. ሙስሊሙም ሆኑ ሙስሊም አይሆኑ ለሁሉም ፍጹም ፍትሃዊ ሆኑ ሲል እስልምና ያስተምራል። እነዚህ ያማሩ የሸበረቁ ቃላቶች ቁርአን ውስጥ የምታገኙት ሰዎች ስለ ነጻነት ስለ ፍትህ ሲናገሩ በጣም አሸብርቀው ይናገሩ ይችላሉ። በነገራችን ላይ it is not the sound of the statement where goodness is truly the application of that statement. ያን በአርፍተ ነገር ውበቱ ምርጥነቱ የሚለካው በአርፍተ ነገሩ ውበት ሳይሆን የአርፍተ ነገሩ የኡነት ምድር ላይ ተጨባጭ ሆኖ ስናየው ነው የአርፍተ ነገሩ ውበት የምናየው። እስኪ አባባሉን አስተውሉት። It is not the sound of the statement where goodness is, but true goodness is the application of that statement. ያማረ የሽብረቀ ቃል መሆኑ ወይም አርፍተ ነገር ወይም መሆኑ ብቻ ውብ ያሰኘው ውብ የሚያሰኘው ወደ ህይወት ተጨባጭ ሲመጣ ነው። Faith has to be in action. ኢማን በተግባር መሆን ስላለበት። So we don't care about the flurry of the statements, but we care about the flurry of justice. እኛ ሰላማሩ ስለሸበረቁ ቃላቶች አይደለም ጉዳያችን ቃላቱን አሸብርቆ ይቅረብም አይቅረብም ግን የሸበረቀ ፍጹም ፍትሃዊነትን እንፈልጋለን። የሸበረቀ ፍጹም ፍትሃዊነትን እንፈልጋለን። ፍትሃዊ መሆን ያለብን ለማን ነው ብላችሁ ብትጠይቁስ ቁርአንን ምላሽ ሰጣችኋል። ፍትሃዊ መሆን ያለባችሁ ይላል ቁርአን when you be justice ፍትሃዊ ስትሆኑ ሱረቱ ኒሳ 4:35 ላይ ተጠቀሰው። Oh, you who believe, እናንተ ያመራችሁ ሆይ stand out firmly for justice. ለፍትህ የቆማችሁ ሁኑ as witness to Allah. ለአላህ ፍጹምነትኛ መስካሪ ሆናችሁ even if it be against yourselves. በነፍሶቻችሁም ቢሆን your parents በወላጆቻችሁም ቢሆን your relatives በዘመዶቻችሁም ቢሆን whether it is an against the rich or the poor. በድሃም ላይ ይሁን በሀብታምም ላይ ይሁን ፍጹም ፍትሃዊ ሁኑ አላህ። بسورة المائدة رافع مسلم قرر سمت Let not be hatred of a people serve you away from the justice. بسوّج يسوّج مدفونت النسو مدفوصلهون የሰዎች መጥፎነት አንተን ፈታዊ ከመሆን ያግድህ ይላል አላህ። አይገርማችሁ? ሱብሃንአላህ። አያጅብም? የሰዎች መጥፎነት አንተን ፈታዊ ከመሆን ያግድ። የሰዎች መጥፎነት አንተን ፈታዊ ከመሆን ያግድ። Being justice for those who are only justice for you doesn't make you justice. ለአንተ ብቻ ፈታዊ ለሆኑ ሰዎች ፈታዊ መሆን አንተን ፈታዊ አያሰኝህም። ብታምንም ባታምንም እደግመዋለሁ። Being justice for those who are justice for you doesn't make you justice. ለአንተ ብቻ ፈታዊ ለሆኑ ሰዎች ፈታዊ መሆን ፈታዊ አያሰኝህም። ከዚህ በፊት ስለ compassion ሳስተምር ታስተውሱ እንደሆነ ስለ እዝነት ሳስተውር being compassion for those who are only compassion to you doesn't make you compassion. ለአንተ አዛኝ ለሆኑ ሁሉ ሰዎች ብቻ አዛኝ ብትሆንላቸው አንተን አዛኝ ያስብል። ለአንተ ፍታዊ ለሆኑ ሰዎች ብቻ ፍታዊ ብትሆን ፍታዊ ያሰኝም። ቁርአን comes and says be justice for all humans whether it be a Muslim, a Christian, Jew, Hindu, Buddhist, whoever it is. So be justice for all humans. ለሁሉም የሰው ዘሮች ፍጹም ፍጹም ፍታዊ ሁኑ ሲል ጌታችን አላህ Subhanahu Wa Ta'ala ያዘና ወል ማሻአላህ። ጥሩ እንግዲህ እስልምና ስለ ፍትህ የሚያል ተናግሯል፣ ስለ ፍትህ የሚያል አስተምሯል። ነገር ግን ሙስሊማን ሆኑት ወንድሞቻችን አንዳንድ ጊዜ እስልምናን እንደ ኢፍታዊነት እስልምናን እንደ በደለኛ ሃይማኖት አድርገው ይቆጥራሉ። ለነሱ አንድ የቁርአን አንቀጽ መጋበዝ አለብኝ ብዬ አሰብኩኝ። ምክንያቱም የወንድሞቻችንና እህቶቻችንን ክርስቲያንም ሆኑ ሌሎች እምነት ተከታዮችን ያላቸውን የተሳሳተ ግንዛቤ የመቅረፍን ኃላፊነት በእኛ ላይ ተጠሯልና ኩንቱም ኸይረ ኡማ ለኩ አላህ ሱረቱ አል ኢምራን ምዕራፍ 3 ቁጥር 110 ላይ you are the best generation እናንተ ምርጥ ትውልዶች ናችሁ አለ። ለምን? Because you enjoy what is good, you forbid from what is bad, and you believe in Allah. ምክንያቱም በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣ በአላህም ታምናላችሁ። ስለዚህ በአላህ የሚያምን በመልካም ያዛል፣ ከመጥፎ ይከለክላል። ሰዎች ያላቸውን የተሳሳተ ግንዛቤ ቀርፎ የትክክለኛውን የእስልምናን ፍጹም ፍታዊነትን ያሳያል። በሱረቱል ሙምተሂና ምን ይላል አላህ? በሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ ጌታችን ሙስሊም ላልሆኑት ሰዎች ይሄንን ወርቃማ የሆነ የቁርአን አንቀጽ ለጋብዛቸው። በሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ ቁጥር 8 እስልምና ጦር በጦርነት የሚያምን እስልምና ደም የጠማ ሃይማኖት እስልምና ደም አፋሳሽ ሃይማኖት አድርገው ስለሚያስቡ እባካችሁ እስልምና ይሄን ወርቃማ አስተምሮቱ ስለ ፍትህ ሲናገር ከምንም በላይ ቁጥር 8 እንዲህ ብሏል አላህ does not forbid you from those who did not fight because of your religion did not expel you from your homes from your being righteous toward them and actually justice toward them indeed Allah loves who are justly. Subhanallah. What a beautiful verse is it? Subhana Rabbi. Come on man. ይሄን የቁርአን አንቀጽ በጣም ወደዋለሁ። ሱረቱል ሙምተሂና ምዕራፍ 60 ቁጥር 6 8 ላይ ምን አለ አላህ? እናንተ ያመናችሁ ባሮች ከሆናችሁ እንግዲህ የአላህን ቃል አስተምሩ። አላህ Subhanahu Wa Ta'ala ሙስሊም ካልሆኑት ጋር እንድትጋደሏቸው ወይም በእነሱ ላይ ኢፍታዊ እንድትሆኑባቸው ወይም በእነሱ ላይ መልካምን እንዳትሰሩ አያዛችሁም። እነሱ ካልተጋደሏችሁ ድረስ ከቤተሰቡ ከቤታችሁ እስካላስወጧችሁ ድረስ ጦር መዘው ጦር ሰብቀው እስካልመጡ ድረስ እንድትዋጓቸው አይፈቅድም አላህ። ክልክሏል፣ በእናንተ ላይ ክልክል ነው። ጦር መዘው እስካልመጡ ድረስ ልትዋጓቸው አይገባም። ከቤታችሁ እስካላፈናቀሏችሁ ድረስ በእምነታችሁ ምክንያት ከቤታችሁ እስካላፈናቀሏችሁ ድረስ ከነሱ ጋር በፍጹም ጦርነት ልትገጥሙ አይገባም። ይሄን ካላደረጉባችሁ እምነታችሁን ከልባችሁ ነቅለው ለማውጣት ጦር ሰብቀው ካልመጡ ከቤታችሁ በእምነታችሁ ሰበብ ካላስወጣችሁ አላህ ወተዓለ ለእነሱ መልካም ብትውሉላቸው በመልካም ብትዋዋላቸው ለነሱ ፍጹም ፍትሃዊ ብትሆኑላቸው ይፈቅድላችኋል። ምክንያቱም indeed Allah loves those who act justice. ምክንያቱም አላህ ፍትህን የሚያሳምሩ ሰዎችን ይወዳልና አላህ ፍትህን የሚያሰፉ ሰዎችን ይወዳል። ስለዚህ ለክርስቲያኑም፣ ለአይሁዱም፣ ለቡንዲውም፣ ለሂንዱም፣ ለሲኪዝሙም፣ ለኤቲስቱም be justice for all humans because indeed Allah loves those who act justice. ምክንያቱም አላህ ፍትህን የሚያሰፉ ሰዎችን እጅግ በጣም ይወዳልና ይላል። እጅግ በጣም ይወዳልና ይሄን ወርቃማ የቁርአን አንቀጽ ልጋብዛችሁ ብዬ ተቀፈኩ። ጥሩ ሺ መልካም። ብዙ ጊዜ ትምህርቶች ሆኖ ብቻ መቅረት የለባቸው። What you believe in does not impact how you behave, then what you believe is not important. አንተ የምታምነው ነገር በውስጥ ያለው በሰብና ካልተጸባረቀ ትርጉም አልባ ነው። ቁርአን ገልጾታል። ግን ቁርአን ባንተ ሰብና ላይ ካልተጸባረቀ ባንቺ ህይወት ውስጥ ካልታየ ትርጉም አልባ ነው የሚሆነው። ያ የሚያሸብርቁ ቃላቶች ነው የሚሆኑት። ብያችኋለሁ። It is not the sound of the statement. እኛ ምርጥነት የምንፈልገው በቃል ውስጥ አይደለም። But we need goodness in action. ምርጥነት የምንፈልገው በተግባር ነው። ሰዎች በሁለት ነገር ኢፍታዊ ይሆናሉ። በነገራችን ላይ ሁለት ነገሮች ሰዎችን ኢፍታዊ ያደርጋቸዋል። አንደኛ injustice can be done in two ways በሁለት መንገዶች ነው ይላሉ። ሶሺዮሎጂ ጥናት ላይ ስንመለከት injustice can be happen in two ways በማህበረሰብ ውስጥ የሚፈጠሩ ኢፍታዊነት ሁለት መንገዶች አሉት። አንደኛ the motion of love ከፍቅር የመነጨ motion of love ከፍቅር የመነጨ እከሌን ስለምትወደው ስለምትወጃት እሷ ስትመጣ ፍታዊ ትሆኝላታለች። because you love her the motion of the love makes you to be just for her ለእሷ ስለምታፈቃት ስለምትወጃት ብቻ ፍታዊ ትሆኛለሽ። ሌሎቹን ደግሞ because the motive of hate ስለምትጠያቸው ይፈታዊ ትሆኛለሽ ወይም ይፈታዊ ትሆናለሽ። but islam says injustice ይፈታዊነት ከፍቅር የመነጨ ኢፍታዊ ፍታዊ ሆናችሁ እንዳትታዩ ከጥላቻም የመነጨ ደግሞ ኢፍታዊ እንዳትሆኑ። ግን ሱረቱል ማይዳ 58 መጣና be justice for all humans your hatred did not make you be injustice ለሰዎች ያላችሁ ጥላቻ ለነሱ ያላችሁ ጥላቻ ብቻ እናንተን ኢፍታዊ እንድትሆኑ ሊያደርጋችሁ አይገባም። ስለዚህ አንዳንድ ጊዜ ከፍቅር በጣም የመነጨ ለሰዎች የማይገባ ያ ማለት የማይገባ ማለት ከህጉ ውጪ የሆነ ነገር አሳልፈ በተሰጣቸው እሱ ራሱ ኢፍታዊ መሆን ነው። ፍታዊነት አይደለም ኢፍታዊነት ነው። ሌሎች ብዙዎች ሰልፊ ዘው ወራፋይ ዘው ቆመው እየተሰቃዩ አንተ የምታውቀው ሰው ብቻ ስለሆነ ፍጹም ፍታዊ ብትሆንለት ኢስላም ዳዝ ናት አግሪ ዊዝ ዲስ አይዲያ። በዚህ ሐሳብ በፍጹም አይስማማ። እስቲ ወደ ማጠቃለያ እየመጣው ስለሆነ መስፈርቶቹን እስልምና ያስቀመጣቸውን ፍጹም ፍታዊ ለመሆን ከቁርአን ካዲስ የተወጣጡ ነገሮችን ላቀበላችሁ ፈለኩኝ። ፍጹም ፍታዊ እንድንሆን እንፈልጋለን። ጥሩ እሺ፣ ስለ ፍትህ ተምራናል። ቁርአን ይሄን አስተምሯል። የቁርአን መልእክት ፍጹም ፍታዊነትን ማስፋፋት ነው። ዓለም ላይ በደል በስቷል። ኦፕሬሽንን ለማስወገድ ፍጹም ፍታዊ ለመሆን ምን እናደርግ ካላችሁኝ ፍጹም ፍታዊ እንድንሆን ለኔም ለእናንተም ይሄን መከራለሁ። ሼሪንግ የሚባል ነገር ልናውቅ ይገባል። ሼሪንግ ዊዝ አዘርስ ይቺ ዓለም በሼሪንግ የሚኖርባት ዓለም ናት። ዊዛውት ሼሪንግ ዘር ኢዝ ኖ ላቭ life yale sharing hiwot yelle there is no justice without sharing yale sharing wem yale makkafat yone nigochin share yemedderarek yemeredadat part kelelle emeni minim neger alem la linor aychilim sharing setulu min aynet sharing no yemejemara social status sharing what does mean social status sharing human beings by nature they are honored and they have dignity and integrity because they are humans የሰው ልጆች ሰው በመሆናቸው ብቻ አላህ ዘንድ የላቁ የተከበሩ ፍጡራኖች መሆኑን ማወቅ አለበት። social status ለማህበረሰባችን ክብር መስጠት ለማህበረሰባችሁ ክብር ስጡ። ምንም አይነት ማህበረሰብ ይሁን ያ ማህበረሰብ የአላህ ማህበረሰብ ነው። ማህበረሰቡ ለአላህ ማህበረሰብ needs justice and sharing እና justice ይፈልጋል። ይሄ ማህበረሰብ ከእናንተ ማህበረሰብ ይጠብቃል። ምክንያቱም ማህበረሰቡ የተከበረ ያላህ ፍጡር ስለሆነ ለማህበረሰቦች share your things ያንተ ነገር share ልታረጋቸው ይገባል። وقال تعالى في سورة الإسراء chapter 17 verse number 7 ولقد كرمنا بني آدم بسورة الإسراء ምዕራፍ 17 ቁጥር 7 ላይ የአደም ልጆችን አላቀናቸው አክብርናቸው አለ አላህ። የተከበሩ ህዝቦች ናቸው። بسورة التين ምዕራፍ 95 ቁጥር 4 ላይ indeed Allah Subhanahu wa ta'ala creates you in the best of stature Allah የሰውን ልጅ ውብና ማራኪ በሆነ አቋም ላይ ፈጠረው ይላል። የላቀ የተከበረ ፍጡር እኔ የነብዩ አለይሂ ሰላቱ ሰላም ይሄን ንግግር ወደዋለሁ በጣም ወደዋለሁ ይሄን ንግግር አስተውሉ። قال النبي عليه الصلاه والسلام all human beings are equal like the teeth of comb ሁሉም የሰው ልጆች እንደ ማበጠራ ጥርስ እኩል ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። All human beings are equal like the teeth of comb. ሁሉም የሰው ልጆች እንደማበጠራ ጥርስ እኩል ናቸው። So be justice for all human beings because all human beings have got their own dignity and integrity. ለሰው ልጆች ሁሉ ፍጹም ፍታዊ ሆኑ። ምክንያቱም የሰው ልጆች እንደማበጠና ጥርስ እኩል ከመሆናቸው ባሻገር የሰው ልጆች እኩል መብት፣ እኩል ፍትህ፣ እኩልነት ለሁሉም ያስፈልጋል። ሼር ሶሻል ስታተስ علي ابن ابي طالب الله ملكم سرون يوددلتن علي ابن ابي طالب was a genius man بتام جينيوس سو نبرو علي ابن ابي طالب علي ابن ابي طالب عند سو he was you know hurted his brother verbal abusing عند سو verbal abusing سرغايو بقالات سوون سيارد تملكتو بقال نو بقى بملاساتو سوتين يميردو سوتش قالو الله يطبقه يسون لب ميقورطو ወንድማማችነትን የሚያጠፉ ሰዎች አሉ። አላህ ይጠብቀን ከዛ። አብሊ አሊ ኢብኑ አቢ ጣሊብ ሰማ ይሄንን። ያ ሰው መጥፎ ቃል ወንድሙ ሲሰርበው ሰማ። መጥፎ ቃል ወንድሙ ሲሰርበው ሰሙና ምን አሉ? አሊ ኢብኑ አቢ ጣሊብ this man is a human. He has his own dignity and integrity. You need not to say this verbal abuse. የሰው የተከበረ ያላህ ፍጡር ነው። ምንም አይነት እምነት አንለቀቀቱ ነው። የሰው የተከበረ ያላህ ፍጡር ስለሆነ ለተሰደቡ በዚህ አይነት አጠራ ለጠራው ይገባም ብለው ተቃወሙት። አሊ ኢብኑ አቢ ጣሊብ ሰለፎቻችን በርግጥ ልንከተላቸው ይገባል። ሁለተኛ ሼር ምን አደርገው እንደሆነ አንደኛ ሶሻል ስታተስ ነው። የሰው ልጆችን ክብር ለሁሉም ሼር ማድረግ አለብን። ሁለተኛ ፍትህ እንዲመጣ ከፈለግን let's share our wealth ሀብታችንን ያለንን ገንዘባችንን ሼር እናድርግ። አንድ ነገር ልንገራችሁ። አንተ በመድር ላይ ካሉ በጣም ሀብታም ሰዎች ሆነ በወርቅ ላይ እየተኛ ሌሎች ግን የሚለፍሱት አጥተው የሚያረዛቸው ሰዎች ጠፍተው ህይወታቸውን የሚገፉ ከሆነ ያንተ ሀብት ትርጉሙ ምንድነው? So share your wealth ያለህን ነገር አካፍ just give what you have ያለህን ነገር መስጠት ነው። በሀገራችን ቋንቋ ምን ይባላል? ያለውን የሰጠንፉ ጋር ይባላል። እኔ አባባል ያለውን የሰጠንፉ ጋር ይባልም ሳይሆን የሚባለው እንደኔ እምነት ያለውን የሰጠ ሰጪ ይባላል። ያለውን የሰጠ he gives he gives ንፎጋ ይባልም ይሄኮ ዲን ናውስ ማረግ ነው ያንን ሰው ንፎጋ ይባልም ስትለው ጥሩ አይደለም but the one who gives is the one who giver ደቀ የሰጠው ሰጪ ስለሆነ ነው። ቁርአን በጣም የሚገርማችሁ ነገር ሱረቱ አልማኡን ምዕራፍ 107 ይመጣና have you seen the one who drives religion ያ ዲኑን የካደ ያስተባበለ ሰው አየኸውን ይላል። ማን ይመስልሃል? ያ አላህ አምላክ ነው ብሎ ያልተቀበለ ነብዩ ሰለላሁ ዐለይሂ ወሰለም በመልእክተኝነት ያላመነ ቁርአንን የህይወት መመሪያው አድርጎ ያልተቀበለ አንተ ከምታስበው አእምሮ ውጪ ያናገራል ቁርአን። አንቺ ከምታስቢው ከምትጠብቀው አእምሮ ውጪ ያናገርሻል። ምን ይላል? have you seen the one who delights in religion ያ ዲንን የካደ ያስተባበለውን አየህን ይላል። ማን ነው እሱ? ሱረቱ አልማኡን ራፍ 107 ቁጥር 2 ላይ the one who does not feed the orphans የቲሞችን የማይመገባቸው ነው አለ አላህ። የቲሞችን የማይመግብ ዲንን ያስተባበለ ሰው ነው። የቲሞችን የማይመግብ ዲንን ያስተባበለ ነው። showing wealth ሀብታችሁን አካፍሉ። ያላችሁን ሀብት አካፍሉ። ያለህን ነገር just help the others ሌሎችን እርዳ። የዛኔ ፍትህን ትማራለህ። ፍጹም ፍትሃዊ ሆነን እንመጣለን። ግን እኛ በድሎት ውስጥ እየኖርን የምናውቃቸው ሰዎች በድህነት ማቅ ውስጥ የሚኖሩ ከሆነ والله وانا justice ፍትሃዊ አልሆንም ማለት ነው። ሶስተኛ let's share our environment environmentችን አካባቢያችንን ሼር እናድርገው እስቲ። አንዳንድ ጊዜ we born actually from specific geography ካንደ ስፍራ ላይ ይሆናል የተወለድነው አንድ አካባቢ ይሆን አካባቢ ይሆናል የተወለድነው but I want to remind you this share environmental resources environmental የሆነ ነገር አካባቢ ባጠቃላይ እቺ ዓለም ለኛ ናት። ይሄን የተወዳጁ ነብያችን ሰለላሁ ዐለይሂ ወሰለምን ንግግር በጣም ወደዋለሁ። ለሁላችንም መልእክት ነው፣ ለሁላችንም የተሰጠ ሐሳብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እንዲላሉ this earth is your mother and be good to it ይቺ ምድር ለእናንተ እናታችሁ ናት፣ ለዚህች ምድር መልካም ሁኑላት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መልካም ሁኑላት this earth is your mother and be good to it ለዚህች ምድርም መልካም ሁኑላት አሉ ነብዩ አለይሂ ሰላቱ ወሰለም። ያ ረብ አልዓለሚን እንዴት ደስ ይላል ሱብሃንአላህ። ሶ ኢንቫይሮንመንቱ የኛ ነው። አላሁ ተዓላ ዓለምን የፈጠርኩት ለእናንተ ነው እኮ ይላል። አላህ ዓለምን ለኛ ፈጠረው እሱ ደግሞ ለኛ ፈጠረ። አላሁ ተዓላ እኛን ለሱ ፈጠረ አፋን እኛን ለሱ ፈጠረ ጌታችን አላህ አጽናፈ ዓለሙን ደሙ ለእኛ ፈጠረልን ጌታችን አላህ አጽናፈ ዓለሙ ለአንተ ተፈጥሮልሃል አንተ ግን ለአላህ የተፈጠርክ ፍጡር ነህ በሱረቱ ኢስራ ምዕራፍ 17 ቁጥር 51 ምዕራፍ 50 ቁጥር 56 ለጌታችን አላህ وما خلقت الجن والانس الا ليعبدون I have not created the jinn and the men except to worship me የሰው ልጆችም ሁኑ አጋንንትን አልፈጠርኩም እኔም በብቸኝነት ይገዙኝ እንጂ ላ so share the environment የትምህርት የመቋጫና መደምደሚያ share responsibilities encouragement of justice share responsibility ኃላፊነትን ልንወስድ ይገባል we have to share the responsibility we have the responsibility to maintain justice for all humans ለሰው ልጆች ሁሉ ባለንበት ተጨባጭ ውስጥ ባለንበት አገር ውስጥ ባለንበት ህብረት አካባቢ ውስጥ ባለንበት ማህበረሰብ ውስጥ ባለንበት ቤት ውስጥ ለሚስታችን ለልጆቻችን we need to be justice ፍጹም ፍትሃዊ መሆን አለብን ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ be justice among your children በቤተሰቦቻችሁ ልጆቻችሁም ላይ እንኳን ቢሆን ፍትሃዊ ሁኑ ይላሉ ነብዩ አለይሂ ሰላቱ ወሰለም so share responsibility አንተ ስለ ፍትሃዊነት ስነሳ አይኔ አይደለም ፍትሃዊነትን እኔ ስለ ፍትህ መናገር የለብኝም እኔ ፍትህን ልተገብር አይገባኝም መድረክ ላይ ያሉ ሰዎች ብቻ ስለ ፍትህ ይናገሩልኝ ስለ ፍትህ ያውሩ አትበል እያንዳንዳችን ለፍትህ የቆምን ማህበረሰቦች ነን ይሄን አባባልን አድምጡኝ አስተውሉ ይሄን አባባል we Muslims we are a community that stands up for justice we are a community that stands up for justice እኛ ቆምን ማህበረሰቦች ነን ወደዳችሁም ጠላችሁ ሙስሊም እንደዚህ በህይወቱ ለፍትህ የቆመ ማህበረሰብ ነው ለፍትህ የቆመ ሰው ነው ሙስሊም ማልኮም ኤክስ በጣም ደስ የሚል ንግግር አለው ማልኮም ኤክስን ብዙዎች ታውቃላችሁ ስለ ማልኮም ኤክስ እስቲ የማልኮም ኤክስ አባባል አንድ አባባሉ በጣም ይጥመኛልና ያንን አባባሉን ላካፍላችሁ ማልኮም ኤክስ ምን ይላል the oppressors they don't let you to see themselves but they let you to see their shadow malcolm x ሲናገር ምን ይላል በዳይ የሆኑ ሰዎች እንደ ፊርዖን አይነት ሰዎች እነሱ ማንነታቸውን አያሳዩህም የሚያሳዩህ ግን ጥላቸውን ነው ይላል shadow the oppressors they don't let you to see themselves but they let you to see their shadow ማልኮም ኤክስ ምን አለ ልክ እንደ ፊርዖን የሆኑ ኦፕረሰሮች በዳይ የሆኑ ሰዎች ዛሊም የሆኑ ሰዎች እነሱ ራሳቸውን እንድታያቸው ያደርጉም ግን ጥላቸውን እንድታያቸው ያደርጋል ምክንያቱም ጥላቸው ከነሱ የበለጠ ነውና ስለዚህ አንተ ጥላቸውን ስታይ ትፈራለህ ስለዚህ ማልኮም ኤክስ ምን አለ the shadow is bigger than the real person shadow በጣም ትልቅ ነው ጥላው ትልቅ ነው ከሰውየው ከዋናው ሰውየው የበለጠ but the closer you get the smaller you get the closer you get the smaller the get ግን በቀረው ቁጥር ጥላው በጣም እያነሰብ ነው ማለት ስለዚህ ኦፕረሰሮች ጥላቸው ያሳዩህና እንድትፈራቸው ያደርጓል ኦፕረሰሮች the smaller the get the closer you get the smaller the get This is the speech of Malcolm X. This is what Islam says about justice. May Allah subhanahu wa ta'ala make us, all of us, a people who maintain justice for all humans, for all communities that be witnesses for Almighty God Allah subhanahu wa ta'ala. May Allah bless you and bless your family. May Allah subhanahu wa ta'ala reward you best for listening this talk. And may Allah subhanahu wa ta'ala let be our actions the reflection of our face. Wa akhiru da'wana alhamdulillahi rabbil alameen. Mic 3. Who's going to take the mic? Mic man you stand? Mic 3. Mic 3, you know? Who's going to take the mic? Okay, all right. Ashi, jazakillah. السلام عليكم ورحمة الله وبركاته ብስሚላህ ብስሚላህ ይሰማል። بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ثم أما بعد جزاك الله خير جزاك الله جزاك الله may Allah reward you all the best and put it on your balance in the day of judgment inshallah. استاذ ካለል በጣም በጣም ማራኪና በጣም አሜዚን የሆነ ፕሬዘንቴሽን ነው ያቀረብከው። ጀዛከላህ ኸይር። እኔ ያለኝ ምንድነው አንድ ቀደም የተከስካት አያ ወይም ደግሞ ቻፕተር እና ቨርስ ልትደግልኝ ወይም ልታስተውሰኝ እፈልጋለሁ። እሱ ደግሞ አላህ በቁርአኑ ኢኒ ሐረምቱ ዙልማ አለ ነፍሲ ولا تظالموا يعني وهم دمو I have forbidden oppression on myself and do not oppress each other in you የትኛው ቻፕተር እና ቨርስ እንዳለ እንደገና ልታስተውሰኝ ነው? አላ ነፍሲ ያ ሁለተኛ እንትን ያለኝ ኢንሻአላህ በጣም ደርሰህን በጣም ማራኪና ምንም እንትን የማይዋጥለት እንትን ነው ግን ሁሌ እንትን በተለይ የቁርአን እንትኖች ኤቪደንሶች ወይም ደግሞ ማስረጃዎች እንትን ስታቀስ ኢንሻአላህ ከተቻለ መጀመሪያ በአረብኛውን ወይም ደግሞ በቁርአን በወረደው ቋንቋ መጀመሪያ ብትቀራውና ከዛ በኋላ ወደ እንግሊዝኛው ወይም ደግሞ ወደ አማርኛው እንደገና እንትን ቢሆን በጣም ጥሩ ይሆን ይችላል ላለው። ምክንያቱም አንዳንድ ጊዜ ማለት ሁሌ በቁርአን ወይም ደግሞ በወረደው ቁርአን ከተቀራ ምክንያቱም ቁርአን በሌላኛው ቋንቋ ፐርፌክትሊ ትራንስሌት ሊሆን እንደማይችል ካሁን በፊት አንተ ትናገረውም ስብቻለሁ እና አብዛኞቹ እንትኖችም የሚስማሙበት እንደሱ ነው። ሁለተኛ እኛ አያን ሲቀራ ከሰማነው ለማስተዋወሱም ለማሐፈዙም እንዲሁም ኢንካሬጅ ወይም ደግሞ መበረታታት ይኖራል ማለት ነው እንትን ለማድረግ። ይሄ ብቻ ነው እንትን ያለኝ። ጀዛከላህ ኸይር እንደገና ጀዛከላህ ኸይር ጀዛከላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ خير جزاك الله የመጀመረው ኢኒ ኸረምቱ ዙልማ አለ ነፍሲ የሚለው የቁርአን አንቀጽ አይደለም ወንድማችን የቁርአን አንቀጽ ሳይሆን ሐዲስል ቁርሲ ላይ ያለ ነው። ሐዲስል ቁርሲ ላይ አላህ ተዓላ እኔ በዳይነትን ይፈታዊነትን በራሴ ላይ ሐራም አድርጌያለሁ ያለው ሐዲስል ቁርሲ እንጂ የቁርአን አንቀጽ አይደለም። የቁርአን አንቀጽማ ቢሆን ኖሮ ቁርአን ምዕራፍና ቁጥሩን እነግራችሁ ነበር እና አንድ እሱ አይደለም። ሁለተኛ ነገር ደግሞ በአረብኛ ቋንቋ ብትቀራልን የሚለው ነገር አንዳንድ ጊዜ ወንድሞችም እህቶችም አንድ ነገር እንድታስተውሉ ፈልጋለሁ። በሶስት አመት ውስጥ እኔ እዚህ ቁርአን መጥቼ እንድቀራላችሁ ከፈለጋችሁ ወንድሞችም እህቶችም የተሳሳተ ግንዛቤ ነው ብዬ ነው ማስበው። በቁርአን ትልቅ ክብር ልንሰጠው ይገባል። ቁርአን ትልቅ መጽሐፍ ነው። እኔ በሶስት አመት ውስጥ መጥቼ ቁርአንን እዚህ ስሰባብረው ቡች ዝናዛ ስከታተፈው መኖር የለብኝም ብዬ አስባለሁ። ያንን እንዳደርግ ትንሽ ጊዜ ስጡኝ። ያኔ በሶስተም አንዳንድ ጊዜ ምን እናስባለን የሆነ ሰው የሆነ ነገር ካሳየን ሁሉ ነገር አቢሊቲ ያለው ብለን አናስብ እና በሶስት አመት ውስጥም ደግሞ መጠበቅም የለባችሁ። ዳግም ጥያቄው እንዳይነሳ ነው ይሄንን እንመላችሁ። ብዙ ጊዜ መብረክ ላይ ተጠየቅበታለሁ እና ምናልባት ጥያቄዎቹ ቆም ብለው ካሰቡት በሶስት አመት ውስጥ አይደለም 30 አመት ቁርአን 30 አመት ከቁርአን ጋር የኖሩ ግን ቁርአንን በትክክል መቅራት የማይችሉ ብዙዎች አሉ እና አትጠብቁ ማለት ነው። ቁርአን በጣም ገርና ቀላል መጽሐፍ ቢሆንም ጀማሪን ግን ያታግላል። ስለዚህ አንድ ማቀቻውን አካፈላችኋለሁ ግን ምኑን እያስቀመጥኩኝ እንዳብራራላችሁ ከኔ አትጠብቁ። ምክንያቱም እኔ በቁርአን ውስጥ የቁርአን አቀራር አሊም አይደለሁም። ገና የሶስት ዓመት ልጅ ነኝ። የሶስት ዓመት ልጅ ነው የምታናገሩት? እሺ፣ አላኩልህል ጥያቄዎች ይሄ ይመስለኛል፣ የተመለሱ ይመስለኛል። ሌላ ጥያቄ ካለ والله አለም አልሰማሁም። ማይክ ፍሪ።